الرحمن الرحيم الحمد لله رب العالمين والصلاة والسلام على سيد المرسلين وخاتم النبيين نبينا محمد وعلى آله وأصحابه أجمعين ومن اهتدى بهداهم إلى يوم الدين أدماج وشاتشن السلام عليكم ورحمة الله وبركاته كنبي الله يونس قتلو يمتع نبي ነቢዩላህ ሹዓይብ ሲሆን የተላከውም መድየን ወደ ተባለችው ከተማ ነበር። የነቢዩላህ ሹዓይብ ህዝብ ጣዖት የሚገዙና በአላህ የማያምኑ ካፍሮች ከመሆናቸውም በላይ ወንበዴዎችና አታላዮችም ነበሩ። የሚገዙትም ጣዖት አይከት የሚባለውን ዛፍ ሲሆን አላህም በዚህ ዛፍ ስም ሲጠራቸው የአይከት ሰዎች መልእክተኛቸውን አስተባበሉ አለ። የነቢዩላህ ሹዓይብ ሰዎች አንዳንድ ጥፋታቸው ተፍሲል ላይ ሲወራላቸው ነጋዴዎች በሚያልፉበት መንገድ ላይ እየጠበቁ ከገንዘባቸውና ከሸቀጣቸው ላይ እንደ ቀረጥ አድርገው ይዘርፉ ነበር አሉ። ገበያ ላይ ደግሞ እርስ በርስ ሲገበያዩ ሚዛን ያጎድሉና በሚሸጡትም እቃ ያጭበረብሩ ነበር። ነቢዩላህ ሹዓይብም ወደ አላህ ሲጠሯቸው وإلى مدين أخاهم شعيبا قال يا قوم اعبدوا الله ما لكم من إله غيره ሹዓይብንም ወደ መድየን የተላከ ጊዜ ህዝቦቼ ሆይ አላህን ተገዙ ምን ነው ከርሱ ሌላ ጌታ የምትገዙ ولا تنقصوا المكيال والميزان ስፍርንም ሚዛንንም አታጓድሉ إني أراكم بخير وإني أخاف عليكم عذاب يوم محيط በጸጋ ላይ ሆናችሁ ነው የምትታዩኝ ይልቅ እየተቃረበች የመጣችሁን የአላህ ቅጣት ቀን እየፈራሁላችሁ ነው። ወያ ቆሚ አውፉል ሚኪያል ወል ሚዛን ቢልቅስጥ ህዝቤ ሆይ ስፍርንም ሚዛንንም በትክክል አሟሉ። ወላ ተብኸሱ الناስ አሽያአሁም ወላ ተዕተው ፊል አርድ ሙፍሲዲን በዘረፋ የሰዎችን ዕቃ አታጓድሉ ምድርንም በጥፋት አታበላሽዋት በቂየቱላሂ ኸይሩን ለኩም ኢንኩንቱም ሙእሚኒን አላህ ያስቀረላችሁ የሰጣችሁ ሀብት ለእናንተ በቂ ነው የተሻለ ነው እውነተኛ ሙእሚኖች ከሆናችሁ ወማ አና አለይኩም ቢሐፊዝ እኔ እናንተን ከማስጠንቀቅ በስተቀር እናንተን ጠባቂ አይደለሁም። قالوا يا شعيب صلاتك تأمرك أن نترك ما يعبد آباؤنا أو أن نفعل يا شعيب حيمانوته አባቶቻችን ሲገዙት የነበረውን ጣዖት እንድንተው ያዘናል ወይ أو أن نفعل في أموالنا ما نشاء ወይም በገንዘባችን የፈለግነውን ከመስራት ይከለክለናል ወይ አንተማ አስተዋይና በመልካም መካሪ ነህ አሏቸው። ሰይድና ኢብኑ አባስ ይህን አባባላቸውን ሲያብራሩ የነቢዩላህ ሹዓይብ ህዝብ ነቢዩላህ ሹዓይብን ለማሞገስ አይደለም እንደዚህ ያሉት ሊያፌዙባቸው ነው አሉ። ነቢዩላህ ሹዓይብ ላይ ማሾፋቸውን ቀጠለው قالوا انما انت من المسحرين انتما دغمت كتدرجباچو عندنا አሏቸው። وما انت الا بشر مثلنا وان نظنك لمن الكاذبين انتما የኛ ቢጤ መሳያችን ነህ ነገር ግን ከውሸታሞች አንዱ ሳትሆን አትቀርም። فأسقط علينا كسفا من السماء إن كنت ኩንተ ሚነ ሳዲቂን እውነተኛ መልእክተኛ ከሆንክ ከሰማይ ላይ ቀጣት አውርድብን አሏቸው። ህዝባቸውም እልህ ጀምረው እውነተኛ ከሆንክ ይህን አምጣ ያን አምጣ ማለት ሲጀምሩ ነቢዩላህ ሹዓይብ ያስጠነቅቋቸው ጀመር። ወገኖቼ ሆይ ከእኔ ጋር ጠላትነት መያዛችሁ ትልቅ መዘዝ እንዳያመጣባችሁ የኑህን ህዝብ የገጠመው አይነት ወይም የሁድን ህዝብ ወይም የሷሊህን ህዝብ። ሩቅ ሳትሄዱ የሉጥ ህዝብ ለእናንተ ቅርብ ነው። ምን እንደደረሰባቸው በደንብ ታውቃላችሁ። قالوا يا شعيب ما نفقه كثيرا مما تقول يا شعيب የምትለው ሁሉ አይገባንም አሏቸው። ተፍሲር ላይ ሲገለጽልን ነብዩላህ ሹዓይብ በግልም ሆነ በተሰበሰቡበት ቦታ ላይ ሲያስረዷቸው እስኪጨርሱ ይጠብቁና ሹዓይብ ምን ነበር ስትል የነበረው አልገባንም ድገመው እስቲ ይላሉ። አሁንም ሲደግሙላቸው እባክህ አልገባንም እስቲ እንደገና ድገመው እያሉ ያሾፉባቸው ነበር። ቀጥለውም ወኢና ለነራከ ፊና ضعيفًا እኛም ከኛ ውስጥ ደካማ ሆነህ ትታየናለህ። ولولا رحمتك لرجمناك وما انت علينا بعزيز ያንተ ጎሳም ባይኖር ኖሮ በደበደብነህ ነበር ብለው ዛቱባቸው። አንተ በእኛ ላይ የተከበርክና የተወደድክ አይደለህም አሉ። አሁን የነብዩላህ ሹዓይብ ህዝብ ነብያቸውን አሰማ ሲሉና ምንም አይነት ነገር አልቀበል ሲሉ ነብዩላህ ሹዓይብ የመጨረሻ ማስጠንቀቂያ ሰጧቸው። ወያ ቀውም اعملوا على مكانتكم اني عامل سوف تعلمون من ياتيه عذاب يخزيه ومن هو كاذب وارتقبوا اني معكم رقيب ወገኖቼ ሆይ የምትሰሩትን ስራ ቀጥሉ እኔም የምሰራውን ስራ ቀጥላለሁ። ከጥቂት ጊዜ በኋላ ማን የሚያዋርድ ቅጣት እንደሚመጣበትና ማን ውሸታም እንደሆነ ይታያል። ተጠባበቁ እኔም እጠባበቃለሁ አላቸውና ትተዋቸው ከሄዱ በኋላ ربنا افتح بيننا وبين قومنا بالحق وانت خير الفاتحين ጌታችን ሆይ በእኛና በወገኖቻችን መሃል በእውነት ፍረድ አንተ የተሻልክ ፈራጅ ነህና በማለት አላህን ተጣሩ። አሁን አላህ የነብዩላህ ሹዓይብን ጥሪ ተቀብሎ እነዚያ አመጸኛና ካፍሮች ላይ የቅጣት አይነት ማውረድ ጀመረ። ባለፉት ደርሳችን ላይ ታስታውሱ እንደሆን የዓድ ሰዎች እንዴት በዚያ ቀዝቃዛ ነፋስ አላህ እንዳጠፋቸውና ይህ ነፋስ ሰዎቹን እየጠለፈ ወስዶ አየር ላይ ካሽከረከራቸው በኋላ መሬት ላይ በኃይል ሲጥላቸው ራሳቸውና የተቀረው ሰውነታቸው ሲለያይ እንደነበር አይተናል። አሁን ግን የሹዓይብ ህዝብ ላይ የዚህ ቅጣት ተቃራኒው ነበር የደረሰባቸው። አላህ በቁድራው ንፋስን በአጠቃላይ አቆመው። ምንም አይነት ንፋስ ለጥቂት ቀናት ጠፋ። በሙቀት ሊያልቁ ሆነ። ሰው በሙሉ ታፈነ፣ ተጨነቀ፣ የሚሄዱበትም ጠፋቸው። በዚህ ጊዜ አላህ ከከተማቸው ውጪ አንድ ትልቅ ጥላ ያለበት ዳመና ላከባቸው። ሰው ይህን ዳመና ባየ ጊዜ ከተማውን ትቶ እየሮጠ ወደዚህ ጥላ መሰብሰብ ጀመረ። አሁን ቤታቸው፣ መንደራቸው ሁሉ አንድ ሰው ሳይቀርበት ሁሉም ሰው ጥላ ስር ተሰበሰበ። ከዚህ በኋላ ሁለተኛው የአላህ ቅጣት መጣ። መሬት በኃይለኛ ተንቀጠቀጥ ጀመር። በዚህ ጊዜ የቆመ ሁሉ በጉልበቱ መሬት ላይ ወድቆ ተንበረከከ። ሦስተኛው ቅጣት ግን ወሳኝና መደምደሚያ ነበር። ሰይድና ጅብሪል መጣና አንድ ጊዜ ሲጮህባቸው የደረቀ ሬሳ ሆኑ። የነቢዩላህ ሹዓይብ ህዝብ በእንደዚህ አይነት ሁኔታ ጠፍቶ ሳለ ነቢያቸውን ወደ መድየን ከተማ ተመልሰው ከአማኞቹ ጋር በሰላም መኖር ጀመሩ። አላህ ካለ የሚቀጥለው ሳምንት የነቢዩላህ ሙሳን ታሪክ ስንጀምር ነቢዩላህ ሙሳና ነቢዩላህ ሹዓይብ እንዴት ተገናኝተው ነቢዩላህ ሙሳ ሳያስቡት የነቢዩላህ ሹዓይብን ልጅ እንዴት እንዳገቧት አብረን እንመለከታለን ኢንሻአላህ። የዛሬን የነቢያት አምድ ዝግጅት ከመጨረሴ በፊት በሱረቱል ያሲን ላይ የተገለጸውን የሙእሚኖችንና የካፊሮችን ታሪክ በአጭሩ አብረን እንመለከታለን። ይህም ታሪክ የተከሰተው ቱርክ አገር ውስጥ አንታኪያ ተብላ የምትጠራ ከተማ ውስጥ እንደሆነ በተፍሲር ላይ ይነገራል። وَاضْرِبْ لَهُمْ مَثَلًا أَصْحَابَ الْقَرْيَةِ إِذْ جَاءَهَا الْمُرْسَلُونَ يَا مُحَمَّدُ ስለነዚያ የከተማ ሰዎች የአላህ መልእክተኞች የመጡላቸውን በመሳሌነት ለኡመተህ አቅርብላቸው። إِذْ أَرْسَلْنَا إِلَيْهِمُ اثْنَيْنِ فَكَذَّبُوهُمَا فَعَزَّزْنَا بِثَالِثٍ ሁለት መልእክተኞችን ልከንባቸው ሲያስዋሹአቸው ሶስተኛ መልእክተኛ በመላክ አጠናከርናቸውና እነርሱም ለህዝባቸው እኛ ከአላህ የተላከን መልእክተኞች ነን አሏቸው። የነዚህም ሰዎች ስም በተፍሲር ላይ ሲገለጽልን ሷድቅ፣ ሰዱቅና ሸሉም ተብለው ይጠራሉ ተብሏል። ህዝቦቻቸውም ለነብያቶቻቸው ሲመልሱ قالوا ما انتم الا بشر مثلنا وما انزل الرحمن من شيء ان انتم الا تكذبون انتم እንደኛው ሰዎች አይደላችሁም ወይ? ረህራሄ ያለውም ጌታ ምንም ነገር አላወረደም እናንተ ከመዋሸታችሁ በስተቀር። ኢለይኩም ለሙርሰሉን ጌታችን አላህ ያውቃል እኛ ወደ እናንተ መልእክተኞች መሆናችንን አሉ። ሪሳላውን በግልጽ ከማድረስ በስተቀር ምንም የለብንም አሉ። ህዝቦቻቸውም እነዚህን የአላህ መልእክተኞችን ከመጥላታቸው የተነሳ قالوا إنا تطيرنا بكم እኛ ላይም ገደቢሶች ሆናችሁብናል አሉ። ከዚያም በኋላ አገለሏቸውና ማንም የሚያናግራቸው ሰው ጠፋ። ቀጥለውም ዛቻ ጀመሩ። ለኢለም ተንተሁ ለነርጁመንኩም ወለየመሰንኩም ሚና ዐዛቡን አሊም የማታቆሙ ከሆነ እንደበድባችኋለን ከኛም የሚያሳምም ቅጣት ያገኛችኋል በማለት ዛቱባቸው። ነብያቶቹም ሲመልሱ قالوا طائركم معكم ان ذكرتم بل انتم قوم مسرفون ገደቢስነትም ከናንተ ጋር ነው። አኢን ዘክርቱም ይሁሉ ዛቻ አላህን ስላስታወስናችሁ ነው። በእርግጥም እናንተ ወሰን የጣሳችሁ ሰዎች ናችሁ አላቸው። አሁን የነዚህ ሰዎች አካሄድ ያላማረውና ስላለፉት ትውልዶች መጥፋት በደንብ ያስተዋለው ሐቢብ አልነጃር የተባለው ሰው ከከተማው ውጭ ስለሚኖር እየሮጠ መጣና ወጃአ ሚን አቅሰል መዲነቲ ረጁሉን የስዓ ከከተማው ሮቆ የሚገኘው ሰው እየሮጠ መጣ አለ አላህ። ተፍሲል ላይ ሲነገረን ሐቢብ በጣም እየሮጠ የመጣው የአላህ ቁጣ ምን ጊዜም ይወርድብናል ብሎ በመፍራቱ ነው ይባላል። قال يا قوم اتبعوا المرسلين ወገኖቼ ሆይ መልእክተኞቹን ተከተሉ። اتبعوا من لا يسألكم أجرا وهم مهتدون ሂዳያ ላይ ያሉትንና ክፍያ የማይጠይቋችሁን ሰዎች ተከተሉ። ወማ ሊያላ አዕቡዱ ለዚ ፈጠረኒ ወኢለይህ ቱርጃዑን ምን ነው የፈጠረኝን ጌታ የማልገዛው ወደ እርሱም ትመለሳላችሁ አይደለም ወይ? እኒ አመንቱ ቢረብኩም ፈስማኡን እኔ በእናንተ ጌታ አምኛለሁ ስሙኝ ባለ ጊዜ እነዚያ ካፍሮችና ያአላህ ጠላቶች ሀቢብ ተናግሮ እስኪጨርስ ድረስ በከባድ ትግስ ይጠብቁት ነበር። ሰይድና ኢብኑ አባስ ረዲየላሁ አንሁ እንደገለጹልን ሀቢብን ታግለው መሬት ላይ ከጣሉት በኋላ ሆዱ ላይ ሲቆሙ የሆዱ ውስጥ ብልቶች በሙሉ በሰገራው መውጫው በኩል ወጣበታሉ። በዚህ ጊዜ ሀቢብ ሳይሞት ዱንያ ላይ እያለ ህይወቱ ሳትወጣ ቂለ ድኹል ልጀና አላህ ጀነት ግባ ብሎት ጀነት ውስጥ አስገባው። በዚህ ጊዜ ጀነቱም ውስጥ ከሸሂዶች ጋር ሆኖ ሲዝናና አላህ ያለውን ሰምቶ ሲነግረን በቁርአኑ ላይ ቃለ ያ ለይተ ቀውሚ ያዕለሙነ ምነው ወገኖቼ ባወቁት ኖሮ ጌታዬ ከኃጢአቴ ምሮኝ ከታደሉትም ውስጥ እንዳደረገኝ የእነዚህም ሰዎች ግፍና ወንጀል በአላህ ቁጣ የተነሳ እንደ ተለመደው ማስጠንቀቂያ እንኳን አላስፈለጋቸውም ነበር። السماء وما كنا منزلين كرسم بوحالا بوغنو چولاي طور على وردنم ماوردم اسفلغنم مالب إن كانت إلا صيحة واحدة فإذا هم خامدون لنزي كافرو چنا يا الله تلاتو چم ياسفلغا چون አንድ ጩኸት ብቻ ስትሆን ሁሉም ጸጥ ብለው ሞቱ አላህ። ከዚህ በኋላ አላህ በባሪያዎቹ ላይ አዝኖ ሲናገር ያ ሐስራተን አለል ዒባድ ማ ያቲሂም ሚን ረሱሊን ኢላ ካኑ ቢሂ የስተህዚኡን በባሪያዎቼ ላይ ዋቁጭት መልእክተኞች በመጡላቸው ጊዜ ሁሉ ያፌዙባቸው አለ። አድማጮቻችን የዛሬውን የነቢያት አምድ ዝግጅት እዚህ ላይ አበቃለሁ። በሚቀጥለው ሳምንት ኢንሻአላህ የነብዩላህ ሙሳን ታሪክ ይዤላችሁ ቀርባለሁ። ሱብሃነከላሁመ ወቢሐምዲከ አሽሃዱ አላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።